እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል። ጌታዬ ይበልጣል፣ ጌታዬ ይበልጣል፣ ጌታዬ ይበልጣል፣ ጌታዬ ይበልጣል። ያዛብ መልእክት አይን አላቸው አዩ፣ አፍ አላቸው አያወሩ። ስዕሎች የእግር የሚሰማ የእግር የሚመለስ ተወራርጀበት አላፈርኩም በሱ በሳት ተገለጠ ይበልጣል ከነሱ ሀይ ያለው ንጉሱ አምላካችን ያሉት ይሰማል ያየናል እያሉ ሚያመልኩት የኔ ግን የኔ ግን እግዚአብሔር ሲጠራ ከሰማይ ደስ ያስመሰክራል እንደሌለው መሳይ ይበልጣል ይበልጣል ይበልጣል ከሁሉ አንድ እሱ ብቻ ነው የሚኖር እንደ ቃሉ እግዚአብሔር ይበልጣል ይበልጣል እግዚአብሔር ይበልጣል እግዚአብሔር ይበልጣል እግዚአብሔር ይበልጣል ጌታዬ ይበልጣል ይበልጣል ጌታዬ ይበልጣል ጌታዬ ይበልጣል ጌታዬ ይበልጣል። ያዛብ መልእክት አይን አላቸው አያዩ አፍ አላቸው አያወሩ። ስዕሎች የእግር የሚሰማ የእግር የሚመለስ በሳት ተገለጠ ይበልጣል ከነሱ ሀይ ያለው ንጉሱ ህዝቡን ለመታደግ ከላይ ከተነሳ አለሁኝ እያለ ጠላትም ቢያጋሳ አምላኬ እሱ አይደነግጥም በሰራዊት ብዛት ብቻውን ይበቃል አይፈልግም ረዳት። ከሰማይ ከአርያም ድምፁን ያሰማና ህዝቡን ይታደጋል ጠላት ያሸሽና እግዚአብሔር ይበልጣል ይበልጣል እግዚአብሔር ይበልጣል እግዚአብሔር ይበልጣል እግዚአብሔር ይበልጣል እግዚአብሔር ይበልጣል ጌታዬ ይበልጣል ጌታዬ ይበልጣል። ያዛብ መልእክት አይን አላቸው አያዩ አፍ አላቸው አያወሩ። ስዕሎች የኔ ግን የሚሰማ የእግር የሚመለስ ተወራርጀበት አላፈርኩም በሱ በሳት ተገለጠ ይበልጣል ከነሱ ሀይ ያለው ንጉሱ በሚሰገድለት በራሱ መሰዊያ ሰገደ። ሰግዶ በግንባሩ መሬት ላይ ተደፍቶ እሱ እንደማይችል ለነሱ አመልክቶ መስክሯል መስክሯል መስክሯል ጣዖቱ እጅግሮቹን ጥሎ ቀርቶ በደረቱ እግዚአብሔር ይበልጣል ይበልጣል እግዚአብሔር ይበልጣል እግዚአብሔር ይበልጣል ይበልጣል እግዚአብሔር ይበልጣል አምላኬ ይበልጣል ጌታዬ ይበልጣል ጌታዬ ይበልጣል ጌታዬ ይበልጣል። ያዛብ መልእክት አይን አላቸው አያዩ አፍ አላቸው አያወሩ። ስዕሎች የእግር የሚሰማ የእግር የሚመለስ በሳት ተገለጠ ይበልጣል ከነሱ ሀይ ያለው ንጉሱ ሀያ